እና እዚህ ላይ ተፈታች ወይ አልተፈታችም የሚለው አልቸኩልም እኔ መልስ ለመስጠት አልቸኩልም እዚህ ነገሩን ተጠንቶ እሱ ተጠይቆ አንተ እኮ አፉ ስትልህ ሸርጥ አደረገችልህ እንድትፈታት አንተ ደግሞ አፉ ካልሽን እፈተሻ እፈተሻ አለሁ ብለሃል ስለዚህ ፈታሃት አልፈታሃትም ተብሎ ይጠየቃል አልፈታዋትም ካለ ገንዘቡ ደግሞ መልስላት ገንዘቡ ገና አፉ አላለችም እና ጥያቄው ትንሽ ጥናት ስለሚያስፈልገው እሱ መጠየቅ ያለበት ነገር ስለሆነ ሳልቸኩል ያኒ ናጥናው ብዬ በዚህ አልፈዋለሁ እሺ ጥያቄው ይጠናና እሱ ራሱ ይጠየቅ ከዛ በኋላ ደግሞ ንያው ምንድነው ይህን ሁሉ ተጠንቶ ምክንያቱም አሁን የተከሰተ ነገር ሊሆን ይችላል እኔ መልስ ከሰጠሁለት ባልና ሚስት በሌላ ውስጥ እንዳይገቡ ለስ ፖስፖን ይህን ጥያቄ ኢንሻአላህ ማይክ ፍሪ እሺ ወደ እህታችን ሐፍሳ እንመለስ ሐፍሳ የጠየቀችው እንግዲህ እኔ ብያለሁ ሴቶቹ ወንዶቹም እባካቹ አደብ ያስፈልጋል ወደ አንድ ወንድ ዶክተር ማንነቱ ያልታወቀ ሚስተን አትወሰድ ኦኬ ወሰደ ይሄን ነገር ተከሰተ ሴቲዋ በስሜት ካፈሰሰች ትጥበት ይወጅብባታል ላኪን በእጁ ስለነካካት እንትኑ ትጥበት ይወጅብባታል አንልም ምክንያቱም النبي صلى الله عليه وسلم يقولت إذا التقى الختانان وجب الغسل يسو بلتنا يسو بلتو راسو يبلتو راس يتقرزو راس السو بسوا بلت يتقرزو يبلتوا بوتا السو كتنكاكا بيافسوم بيافسوم تتبت وجب باتشو على النبي صلى الله عليه وسلم يهجن بإجس لنكا اندني كهوني ካላፈሰሰች ወይም ደግሞ ካረካች ትጥበት አይወጅብባትም ነው ምለው ወልዕልሙ ዒንደላህ ወልዕልሙ ዒንደላህ ጥያቄ ብራሱ ጥናት ያስፈልጓል ምክንያቱም አሁን መልስ ከሰጠነው ማነች የረካችው ማነች ያልረካች በመንገድ ያለች ልትኖትርሽ ግማሽ ቀርተዋል ልትረካ በጣም በጣም ደስ ብለዋታል ምናምን የሚባል ነገር ብዙ አለ ወንድሞች አሁን መልስ አልሰጥበትም ይሄ ነገር ምክንያቱም ለምሳሌ እንበል ሶፊያ አንድ ዶክተር መጣና ነካካት በጣም ተሰማት ስሜቷ ምናምን ግን አላፈሰሰችም ይራሱ ስሜቱ ራሱ ሌላ እንትን ያስፈልጋል ሌላ መልስ ያስፈልጋል አንዷ ግን ነካካት ምንም አልተሰማትም እንዲያውም ጣቱ ውስጥ አስገባው ምንም አልተሰማትም ይሄም ራሱ ሌላ መልስ ሊኖረው ይችላል ስለዚህ ይሄም ራሱ ጥናት ያስፈልጋል ይሄ ጥያቄ ግን ዑለማዎቹ የተስማሙበት ግን በስሜት ፈሳሹ ከወጣባት አላጡል መታጠብ አለባት ማይክ ፍሪ እኔ አሁን ሶስት ጥያቄ ነበር ያልኩት እኔ እንጃ ቀኑ የፈትዋ ቀን ሳይሆን አይቀርም መሰለኝ እነዚህ ሶስት እንትኑ 6 7ቱ እጃችሁን አውርዱ ማለት ትንሽ ይከብዳል መሰለኝ ስለዚህ የምታወርዱ ከሆነ አውርዱት አለበዚያ ዛሬ የፈትዋ ጊዜ ይሁን ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ ወርጄ ነው ማይክ ጀ ነበር መጀመሪያ እሰማለሁ ሰላም አለይኩም ማይክ ጀ አለሁኝ አይ ኡስታዝ ምንድነው መሰለዎት ሰዎች ሲያወሩ ሰምቼ ነው እዚህ በክርስማሱ የተለያየ ስጦታ ይሰጣቸዋልና መስሪያ ቤታቸው የሰጣቸው ምንድነው አንደኛው ማናጀሮች ሰጣቸው ምንድነው የሚፋቅ ሎተሪ ነው እና የተወሰነ ገንዘብ ነው ያን የሚሰጠው ማለት ነው። እንደ እድላቸው ማለት ትንሽም ሊሆን ይችላል፣ ብዙም ሊሆን ይችላል። አላሁ አለም ብቻ ያንን ገዝቶ ስለሰጣቸው ሞከሩት ማለት ነው። የተሰጡት አንዲት እህታችን ሞከረችው ማለት ነው። እንዴ እንዴት ትቀበያለሽ? ይሄ ነገር እኮ ሀራም ነው የሚሆነው። ኖ እኔ ካልገዛሁት ምንም አይነት ችግር ላይ ሆን ይችላል። እኔ በገንዘቤ አውጥቼ እስካልገዛኸኝ ድረስ ችግር ላይ ሆን ይችላል። አይ ይሄ ነገር ገንዘብሽን ብታወጭም ባታወጭም ያው ሎተሪ ነው የሚሆነው። ምክንያቱም አላህ ሱብሃነ ወተዓላ መጠጥን የሰጠው የሸጠውም ያቀበለውም የጠጣውም ሀራም ነው እስካለ ድረስ ይሄን በተዘዋዋሪ ሌላ ሰው ቢሰጥሽም ሀራም ነው የሚሆነው ብዬ ስላልኩኝ፣ ኡስታዝ ይሄ ነገር ተሳስቻለሁ ወይስ ትክክል ነው መልሱ? እንዲያብራሩልኝ። ሰላም አለይኩም። ኑርጀና ጥያቄው ግልጽ አይደለም። እንዴት ነው? ሱፐር ማርኬት ነው? ካምፓኒ ነው? ሎተሪ አድርገው እሷ ወሰደች? ወይስ እዛ እየገዛች ነው? ወይስ ሳትገዛ ዝም ብላ ከመንገድ መጥታ ነው? እኔ እባካችሁ እንትኑ ስትጠይቁ ጥያቄው እግርና እጅ አይንና አፍንጫ ያለው መሆን አለበት። ድምስስ ያለ ጥያቄ አትጠይቁ። እሺ፣ ማይክ ሰጅ እና ንገርኝ፣ ምንድን ነው? ምን ነው? ሁሉም አወረድኳቸው እንዴ? ወረዱ ወይስ ምንድን ነው ነገሩ? ሁሉም እጃቸው ያወረዱት በራሳቸው ነው ወይስ አድሚኖች ነው ያወረዷቸው? ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ምን መሰለው፣ ተስራ ቦታ በዚህ በበዓላቸው ማለት ነው ክሪስማስ በሚባለው በዓል የተለያየ ጊፍት ይሰጧቸዋል። ከሰጣቸው ውስጥ አንዱ ምንድን ነው፣ አሁን እየሰሙኝ ከሆነ ማናጀሩ የሰጣቸው የአምስት አምስት ብር ሎተሪ ማለት ነው፣ የሚፋቅ ነው። ያ የተወሰነ ገንዘብ ያለው ነው፣ ያን ተሰጣቸው ማለት ነው። ያንን እድሏን ሞክራ ከሰረች። ይሄ ነገር መቀበልም የለብሽም ነበረ፣ ምክንያቱም ዞሮ ዞሮ ሎተሪ ነው ብዬ ስል አይ እኔ አልገዛሁትም፣ ሰው እስከሰጠኝ ድረስ ችግር የለውም፣ እኔ በገንዘቤ አውጥቼ አልገዛሁም ስላለች፣ አይ ይሄ ነገር ሊሆን አይችልም፣ ምክንያቱም መጠጥ ያቀበለውም የሸጠውም የጠጣውም ስለሚል እንደዛ ነው አርጌ ነው የምቆጥረው። እና ግን ለማንኛውም አዋቂዎችን ኡስታዝን ጠይቃለሁ ብዬ ስላልኩ ነው፣ እርሶ ያብራሩልኝ። አሁን ገብተው ከሆነ አሰላሙ አለይኩም። አሁንም ጥያቄው ጉድለት አለበት። ኑርጀና ያ የሰጣት ሰው ገዝቶ ነው የሰጣት ወይስ በበላሽ ዝም ብሎ ነው እንትን የወጣው? ምክንያቱም እኔ ልንገራችሁ እባካችሁ፣ ጊዜ እንዳናጠፋ እሺ። ጥያቄው ራሱ ግልጽ ስላልሆነ እኔ ምሳሌ ልስጣችሁ። ለምሳሌ እኔ ቆይ፣ ኑርጀና ቆይ፣ ለምሳሌ አምስት ልጆች አመጣና አንድ ስጦታ ራሴ እገዛለሁ ገዝቼ እናንተ ተወዳደሩ እላቸዋለሁ። ይወዳደራሉ። አንደኛ ያወጣ ስጦታው ሰጠዋለሁ። ይህ ሀላል ነው ይህ ነገር፣ ምክንያቱም እነሱ ገንዘብ ስላላስገቡት በዛ የገዙት ነገር የለም፣ ያዋጡት ነገር የለም። ዝም ብሎ በቃ ተሰባሰቡ። አንተ አንድ ጥያቄ ጠየቅ፣ ወይም ደግሞ ዝም ብለህ መጥተህ እንደ ሎቶሪ እስቲ እንትኑን የተጠቀለለ ወረቀት አውጣ ትለዋለና ያወጣል። ስሙ ከመጣ ወይም እንደዚህ ይወስደዋል። ይህ ሐላል ነው፣ ምክንያቱም እሱ ያጠፋበት ገንዘብ የለውም። የዚህ አንጻር ለምሳሌ አንድ ሱፐር ማርኬት አለ፣ ከመቶ ብር በላይ የገዛ ሎተሪ ይስባል ትላለህ። እንግዲህ ሰውየው ገዝቶ ነው፣ ከዛ ከገዛው አንተ አትርፈሃል፣ ባለ ሱቁ አትርፈዋል። ወይም ደግሞ ምን ትላለህ፣ አስር ሰዎች አዋጡና ገንዘብ አምስት አምስት ብር አምሳ ሲሆን አንዱ እንትኑ እድል የደረሰበት አምሳው ይወስዳል። ይህ ቁማር ነው፣ ይህ ቁማር ነው። ማንኛውም ነገር ያ እንትኑ ሎቶሪ የሚወስደው እጁ ካስገባ በገንዘብ ምን ይባላል? ቁማር። ጠይብ፣ ይህች ልጅ አሁን እኔ ገንዘብ አላወጣሁም የምትለው የሰጣት ገንዘብ አድርጎ ወይ ገንዘብ አስገብተዋል ወይ? ኑርጀና ይህን ግለጽልኝ ኢንሻአላህ። ሰላሙ አለይኩም ወረህመቱላሂ ወበረካቱ። እሱ ሰዎቹ ሳይሆኑ ማናጀሩ ለሚሰሩ ሰራተኞች የአምስት የአምስት ብር ሎተሪ ገዝቶ ነው የሰጣቸው። የሚፈቅ ሎተሪ ነው፣ ከራሱ ኪስ ነው ያወጣው ገንዘቡን። ግን ለነሱ ለሰራተኞቹ አደላቸውና ያን ነገር ያገኘም አገኘ ያላገኘም ደግሞ ከሰረ። ኡስታዝ ግልጽ ሆኖ ለወታል። ግን ዞሮ ዞሮ ሎተሪ ነው እንደተቀበላችሁ የሚለውን ስላመጣሁኝ ነው እኔ። አሁን ካልገባሁት ሌላ ሰው ወይ ሀሰን አካለ እንደገና ያብራራዋል። አሰላሙ አለይኩም። እሺ እንግዲህ መልሱ እኔ ከገለጽኩት መግለጫ መልሱ እንዲገባሽ ያስፈልጋል። ማናጀሩ ሰዎቹ ገንዘብ ሳይከፍሉ ሳይዋጡ ከኪሱ አውጥቶ ሎተሪ አድርጎ ከሰጣቸው ምንም የለው። እንደ አለ ሎተሪም ሊሰጥ ይችላል፣ በሎተሪም ሊሰጥ ይችላል። ላኪን እነሱ ሰዎቹ የሎተሪ በሎተሪ እንትን እድል የሞከሩ ሰዎች ከኪሳቸው አንድ ገንዘብ ከወጣ ቁማር ነው። ወይም ደግሞ አንድ የሚሸጥ ነገር ግዙ አላቸውና ገዝተው እንደገና ሎተሪ ከሰጣቸው ቁማር ነው። ይህ ሰውየው ግን እነሱ ምንም እንትን የላቸውም፣ እንደ ስጦታ ነው። ሎተሪ አድርጎ መሐመድ ደረሰው። እንካ መሐመድ ቢል ምንም የለውም ይህ ነገር። ናም ማይክ ፍሪ። ኡስታዝና አውፍ በሉኝ፣ አንድ የመጨረሻ ጥያቄ። አሁን እንግዲህ ሎተሪ በሚሊየን የሚቆጠር ቢሆን ሌላ ሰው ቆርጦ ከሰጠ ማለት ነው፣ ያን ነገር ከተጠቀሙበት ችግር የለውም ማለት ነው? ይህን ተጨማሪ ነገም ከነገ ወዳም እንደሚቀበሉ ነው። ይሄማ ከሆነ ብዬ ነው። ኡስታዝ አውፍ በልኝ፣ ይችን ብቻ መልሱልኝ። ኑርጀና፣ የኔ እኮ ግልጽ እኮ ነው። ያኒ ገንዘብ አውጥተዋል ወይ እነዛ ሎተሪ የሚቀበሉ ሰዎች? ከኪሳቸው ያወጡት ነገር አለ የለም? ከሌለ ሐላል ነው፣ ከሌለ ሐላል ነው። ላኪን ከገንዘባቸው ያወጡት ገንዘብ ያዋጡት ገንዘብ ወይም የከፈሉት ገንዘብ ወይም የገዙት ነገር ካለ እጃቸው ካስገቡ ቁማር ነው። ናም ማይክ ፍሪ። ሰላሙ አለይኩም። ኡሙ ሲሃም ቀይ የሚሰጥ ማን ነው ያለው? ኡሙ ሲሃም ቀይ የሚሰጣት ማን ነው? ባካችሁ ምን ነው? ለምንድን ነው ቀይ የምትሰጧት? ማይክ ፍሪ። ኡሙ ሲሃም السلام عليكم ورحمة الله وبركاته. جزاكم الله خير أستاذ. أستاذ أنت لاس ردان برة النشك عندي قبوات ብዙ ጊዜ አሁን ሱብሃንአላህ ተናንተም ራሱ ተነሽ የሆነ درس ነበር በዚህ ላይ በጣም ሰው ይከራከራል እና አሁን መጀመሪያ ደረጃ ይሄ ካምፓኒ የሚሰጠው ጌታችን ተወለደ ክርስቶስ ተወለደ መብሩክ ስለዚህ ሀዲያ ልሰጥሽ ነው ብሎ ነው እየሰጣቸው ያለው። ሲሰጥ ካምፓኒው ሰውየው ማናጀሩ ገንዘቡን አውጥቶ እንትኑን ሎተሪውን ገዝቶ ይሰጣቸዋል። ሀዲያው ለምንድን ነው? ጌታችን ተወለደ ብሎ መስጠቱ ነው። እና አሁን ያው ገንዘቡን ከኪሱ አወጣ፣ ሰዎቹ ተቀበሉ፣ ሙስሊሞቹም አብረው ተቀበሉ። ከዛ በኋላ ተጠቀሙበት። ካገኙ ሎተሪውን አገኙ፣ ካላገኙ አላገኙም ማለት ነው። በዛ አይነት ሁኔታ ብዙ እንትኖች ያደርጋሉ ማለት ነው፣ ሀዲያዎች ይሰጣሉ። ይሄንን ነው ኢቭን ባለቤቴ ሲነግረኝ ስራ ቦታ ክርስቲያኖች የአገራችን ክርስቲያኖች ናቸው አምጥተው ውሃ ቱፋህ ምናምን ፍሩቶች አምጥተው አመጡ። ምንድነው ሲባል ክሪስማስ ስለሆነ አንተን ልናበላችሁ ልናጠጣችሁ ነው ብለው አሉ። እንደዚህ አይነቶች ነገሮች ስላሉ ለሁሉም ግልጽ እንዲሆን ነው። ጀዛኩሙላህ ኸይር ኡስታዝ፣ አላህ ይጨምርልዎት። አሁን ጥያቄው ግልጽ ሆኗል። በፊት ኑርጀና እንደዚህ ብላ አይደለም የተናገረችው፣ አሁን ግልጽ ሆኗል። እንዲያውም ጥያቄው ተቀይሯል። አሁን አትቀበል፣ ከሃይማኖት ጋር የተያያዘ ስጦታ አንቀበል። ምክንያቱም የሃይማኖታቸውን ማረጋገጫ ይሆናል ይህ ነገር። ለምሳሌ ክሪስማስ አለ ቢባል መብላትም ስጦታ መቀበልም ሄደህ መብሩክ ማለትም ሁሉ የተከለከለ ይህ ነገር። ምክንያቱም ሃይማኖቱን እዕትራፍ እያደረክ ነው፣ ለሃይማኖቱ እጅ እየሰጠህ ነው እና በእስልምና ክልክል ነው ይሄ ነገር። እሺ፣ ግን ከሃይማኖት ውጪ ግን አንድ የካምፓኒ ማናጀር መጥቶ ሎተሪ አድርጎ እንካ ቢልህ አንተ ምንም እጅ የሌለህ ሀደ ሐላል ነው። እሺ፣ አሁን ግልጽ ነው። እንግዲህ ከማንኛውም ሃይማኖት ክርስቲያን ብቻ ሳይሆን ቡዲዝም ይምጣ፣ ሂንዱስ ይምጣ፣ ይሁድ ይምጣ ከእስልምና ሌላ በሱ ምክንያት የተሰጠው ስጦታ አንቀበልም። እሺ እንግዲህ ወደ ደርሳችን እንሄድ አሁን። ምክንያቱም እንትኑ እንዳይሆን የዛሬ የፈትዋ ቀን እንዳይሆን ኢንሻአላህ። ኦኬ እንቀጥል እስቲ። ዛሬ እንግዲህ አራተኛ ቁጥር ነው የያዝነው። አራተኛው ቁጥር ነው። አንደኛ አልፈዋል፣ ሁለት ሶስት ቁጥር አልፈዋል። ዛሬ አርባዓቱን በሚለው ነው። እሺ እስቲ አንደኛው እንበል። እንግዲህ ርእሱ ምን ይላል? ሱናኢያት፣ ሱላሲያት፣ ሩባዕያት፣ ሁማሲያት፣ ሱዳሲያት፣ ሱባዕያት። አሁን አራተኛው ደረስን። ከዛ አምስት፣ ስድስት እና ሰባት ይቀራሉ ማለት ነው። የቁሉ ነቢ ስ ሰለም ፊ ሐዲስ ሰሒሕ አርባዓቱ ከሊማት አው አርባዑ ከሊማት أفضل الكلام لا يضرك بأيهن بدأت. أربع كلمات أفضل الكلام، يعني أفضل ذكر كقرآن بهالا لو أفضل ذكر أردت قالت ناتشو بيثن يوك عند جمرك قد يلو. المهم أردتم بتل سفر كتر يلو أجر تاقن يالله من دل ناتشو. سبحان الله والحمد لله ولا إله إلا الله والله أكبر. استمتوك زي بلات يا الله سنت ترى رمي هون أجر تاقين يالله. سبحان الله كقرآن كتولى يالله. سبحان الله وبحمده عدد خلقه، سبحان الله استغفر الله، هلوهن أذكر هلو انتته يبلت الذكر كقرآن بهلا. سبحان الله والحمد لله ولا إله إلا الله والله أكبر أراتك أراتناتشو. إشي أفضل ذكر على الإطلاق هو القرآن الكريم. نا جميع العلماء تسمى مبت أحسن وأفضل ذكر قرآن مقراتنا ياندان لفيدل أسر أجر الله. أوكي طيب، على كل حرف 10 حسنات. ألف لام ميم صوست فيدل الله. ألف لام ميم ياندان له 10 حسنات الله. قري ما توجزي كالكات سنت انتني هنا. طيب ويصل الى 700 ين اسر ينداندو حسنا وندموت بسلمنا ينداندو اجر باسر ابزاو الله سبحانه وتعالى عند اجر كاجل كادرك عند يسطهم حبتام نو جيتاچن اسر نو ميسطه انديوم يعني اخلاصو يا ماري سراو بصدات يا قربه اسك 700 ይدرسال እንዴት እስከ 700 አሊፍ ላም ሚም ሶስት ፊደሎች አሉ። ታችኛው ክፍያም ተከፈለው 30 እንት ነው የሶስቱም 30 ነው። لكن الله سبحانه وتعالى ينت اخلاص ينت اقرارب ينت كوددده ደሞ ሶስቱም በ700 አብዛቸው 2100 اجر. سبحان الله العظيم. من اين التجاره ነው ይ ألف لام ميم يالي ولتشي عندما تو أجر الله سمتها شو تاك الله شون دزي الشي ويم نبياتشن واشتوال النبل وهذا كفر. ويم نبياتشن أنت تناقروا بلن ألف لام ميم يالي ولتشي عندما تو أجر الله الله كتقبلو مالتينو جن بيانس بيانس جن لزي ألف لام ميم سلاسة أجر الله ዝቅተኛው ከፍተኛው ያንዳንዱ 700 2100 አጅር አለ። ምሳሌ ልስጣችሁ። من قرأ سورة الفاتحة سورة الفاتحة كبسم الله ጭምር እንግዲህ በቁርአን ካያችሁ بسم الله الرحمن الرحيم سورة 7ኛው آية سورة الفاتحة كبسم الله ጭምር ከቀራhat 140 ፊደል አላት 140 ፊደል وعلى كل حرف 10 ያንዳንዱ 10 አጅር ካለው 1400 ሐሰናት አለ። سورة الفاتحة يقرا 1700 አጅር አለ። طيب الله اخلاصه ايتو ودو انتن ودو ያንዳንዱ ሐሰና 700 ከሰጠ ስንት ይሆናል ታቃላችሁ? سورة الفاتحة يقرا 98000 አጅር አለው። አባዙ ተስቲዝ እየጻፋችሁ ያላችሁ እንገሩኝ። ሺ 400 በ10 ከሆነ በ700 ስንት ይሆናል? 98000 አጅር አለ። ምን የቀራ? سورة الفاتحة። طيب ቀኑን በሙሉ سورة الفاتحة ሲቀራ ይዋለ 98000 98000 98000 ያለ ይሄድ እንደዚህ ነው የምትጽፉ ለምን አትጽፉ? ጻፉ እንጂ አባዙት አባዙት እስቲ ንገሩኝ፣ ያኔ ሰዎቹ እንዲያዩ። ወይስ የለሁም እኔ? ከሌለሁ እንግዲህ ትራሳም ትጫምጥቼ ልተኛ። ኧረ አባዙት ባካችሁ፣ ካልኩሌተር የላችሁም እንዴ? 140 በአስር ስናባዛው 14,000 ይሆናል፣ 1400 ይሆናል። በ700 ካባዛ ነው ደግሞ እንደዚህ ይሆናል። እሺ እንግዲህ የውላችሁ ሱረት አልፋቲሃ የቀራ ይህ ካለው ለው ቀራእተ 10 መራት 9,800,000 አጅር አለህ። 9,800,000 አጅር አለህ። ቅስ አላ ዛሊክ። በዚህ እንግዲህ አሁን ህጉ ስላወቅ በዚህ ሂድ። ማንኛውም ስራ የሰራኸው በአስር አብዛው፣ አላህ ከወደደህ ደግሞ በሰባ ታበዘዋለህ። ሐሰና ኢዘን ቢልበላይን በላይን አለህ ማለት ነው። ይህ ቁርአን ነው። ቁርአን የትልቅ ጌታችን ቃል ስለሆነ ትልቅ ክፍያ ይከፈለዋል። ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢላላህ ወላሁ አክበር። እነዚህ አራት ደግሞ እንደ አራት ቃላት ታስቦ አጅሩ አላህ ብቻ ነው የሚያውቁ። አላህ ስብሓነ ወተዓላ የቁርአን አጅር የቁርአን ሐሰናት ነገረን፣ በግልጽ ነቢያችን ነገሩን። ተማም እያንዳንዱ ሐሰና በአስር ይባዛል አለ። የሌላ እንትን ግን የሌላ ዚክር አላህ ብቻ ነው የሚያውቀው ስንት እንደሆነ፣ እሱ ብቻ ነው የሚያውቀው እንትኑ። የቁሉ ነቢ ስ ሰለም ተመልከቱ የወንድሞች ስለ ዚክር ነው አሁን እንግዲህ ያመጣ ነው። አንድ ቀን ነቢያችን ስ ሰለም ከሰሓባዎቹ ቁጭ ብሎ ነበር። አሁን ምን አሉት ነቢያችን፣ አዩኩም ዩሒቡ አን የቅዱወ ኩለ የውሚን ኢላ ቡጥሓን መካ። ማን ነው ከናንተ ይላል ለሰሓባዎቹ፣ ከናንተ እዛ ሸለቆ ነበር፣ እዛ ቦታ መሬት ነው፣ እዛ መሬት ሆዶ በረሃ ነው ሸለቆ፣ እዛ ሄዶ ፈያእቲ ሚንሁ ቢናቀተይኒ ከውማ ወይኒ ሁለት ግመል በየጥዋት ይሄድና ሁለት ግመል ምርጥ የሆኑ ይህ ሻኛቸው ትልቅ የሆነ ለሰፈር ለሺ ኪሎ ሜትር ሰፈር የሚበቁ ሁለት የተመረጡ ግመሎች ጥዋት ጥዋት ይሄድ ሁለት ሁለት ግመል ብታመጣ ፊ ገይሪ እስሚን አለምን ስርቆት አይደለም፣ ሰርቀህ አይደለም፣ ወይ ሰው ገድለህ አይደለም፣ ወይም ደግሞ በዙልም አይደለም። ላላ ትሄድና ሁለት ግመል ይሰጡሃል። ትሄድና ሁለት ግመል ይሰጡሃል። ወላ ቀጢዐት ረሒም ቤተሰብን ሳታጣላ ሰውን ሳትዘልም በየቀኑ ሁለት ግመል ሁለት ግመል ልትወስድ ሄደህ ብሰጡህ ምን ታያላችሁ? አሉ ነቢያችን። ለምንድን ነው ነቢያችን በግመል ምሳሌ ያመጡ? ምክንያቱም በዛ ጊዜ ሌላ ጥሪት ሌላ ሀብት የለም። ማርሴደስ ብትለኝ አሁን ቢኤምዳብሊው ብትለኝ ለምሳሌ ካዲላክ ብትለኝ ወይም ደግሞ እንትን ብትለኝ አሁን እሰማለሁ፣ በዚህ ነው የሚሄደው ሰው። በዛ ጊዜ ግን ይህ ሁሉ አልነበረም። ማርሴደስ አውሮፕላኑ ምናምን ማለት ግመል ብቻ ነበር። ጠይብ ምን አሉ ሰሓባዎቹ? ፈቁልና ያ ረሱላላህ ኑሒቡ ዛሊክ፣ እንዴ በየጥዋቱ ሁለት ግመል የሚሰጠን በጣም ደስ ይለናል እንጂ አሉ። ፈቃለ ነቢ ስ ሰለም አፈላ የቅዱ አሐዱኩም ኢለል መስጅድ فيتعلم او يقرا ايتين من كتاب الله كنانته عنده ود مسجد هدو هلت ايا بيقرا ويم هلت ايا بالقران بيمار تمام عز وجل خير له من ناقتين كوماوين كنزه هلت جمل والله قال نبياتين عند مسجد بيت هده هلت ايا بتمار هلت ايا بتقرا እነሱ ይሻሉ። ወሰላሰቱን ኸይሩ ሚን ሰላሳ ወአርባዓቱን ኸይሩ ሚን አርባዓ። እና አራት አያ ከተማርክ ወይም አራት አያ ከቀራ ከአራት ግመል ሶስት አያ ደግሞ ከሶስት ግመል ይበልጣሉ አሉ። ሱብሓነላህ አልዓዚም። ወቃለ ሰለላሁ ዐለይሂ ወሰለም መን ቀዐደ መቅዐደን ለም የዝኩር ላሁ ፊሂ። እናንተ ሰዎች ተሰብስባችሁ ይሆን ወላ ሶስት አራት ሰዎች አንድ ቦታ ተቀምጠው የአዱንያ ንግግር ብቻ ተናግረው ከተነሱ ካነት አለይህ ሚነላህ ቲራ ቲራ ማለት መቆጨት መጸጸት ማለት ነው። ነገ ሐስራ ነው አሉ። ለምሳሌ እኔ አቡ አኒስ ባህረል ኡሙሲሃ ምናምን እንደዚህ ቁጭ ብለን እናወራለን። ስናወራ የካምፓኒ ተናግረናል፣ የኳስ ጨዋታ ተናግረናል፣ የቤተሰብ ተናግረናል። አንድ ዚክር የለም ከተናገርነው ዚክሩላህ የለም። ወላሂ ይህች ጀልሳ ነገ አላህ ዘንድ የምታፍርበትና በጣም የምትጸጸትበት ነገር ነው አሉ። መን ቃዐደ መቅዐደን ለም የዝኩር ላህ ፊህ ካነት ለሁ ዓለይህ ሚን አላህ ቲራ ወመን ጠጀዐ ሙጠጀዐን ለም የዝኩር ፊህ ላህ ካነት ዓለይህ ቲራ። አንድ ሰው ደግሞ ብቻውን ሆኖ መጥቶ አንድ ቦታ ቁጭ ብሎ ለአንድ ሰዓት፣ ለግማሽ ሰዓት፣ ለአስር ደቂቃ ከተናገረ ካሰበ ዚክር የአላህ ዚክር የሌለው ከሆነ ይህችን የተቀመጠባት ጊዜ ነገ ጣቱን የሚበላበት ቀን ይመጣል። በጸጸት ይጸጸታል። ገባችሁ መልእክቱ ወንድሞች? ማን ነው የገባ መልእክቱ? በማንኛውም ቦታ ተቀምጠን የአዱኒያ ተናገረን ቢያንስ ቢያንስ ላኢላሀ ኢለላህ ወሕደሁ ላሸሪከ ለሁ ለሁ ልሙልክ ወለሁ ልሐምድ እንላለን። ወይም ነቁል መተለን አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ እንላለን። ወይም ሱብሓነላህ ወቢሐምዲሂ ዓደደ ኸልቂ። አንድ ነገር ዚክር የሌለው ጀልሳ ነገ በጣም የምትጸጸትበት ጊዜ ነው ይላሉ ነቢያችን። ወንድሞች ሐራም ማለት አይደለም፣ በዚህ እንዳትወስዱት፣ ላኪን ክሳራ ነው አሉ። ወቃለ ሰለላሁ ዐለይሂ ወሰለም ማ ሚን ቀውሚን يقومون من مجلس لا يذكرون الله فيه إلا قاموا عن مثل جيفة حمار وكان لهم حسرة. يهدموا تام كبد حديث لو عند سوتش أم سد سوتش هنا وبعند بوثاقوش بلو أوروثو تزنانثو منامن سكو تجعوثو ذكر يللو نقر كهوني كان يبسبسي يا أهي ياسقا በልተው እንደ ተነሱ ነው የሚታሰበው አሉ። ልክ ነው። አምስት ሰዎች ሆነን ቁጭ እንላለን በአንድ ጋርደን ወይም በአንድ ቦታ በሳሎን ቁጭ ብለን ለአንድ ሰዓት ተናገርን። ስለምንም ስለምን ስለምን ስለምን አንድ ዝክር የለውም። አላህም አልተጠቀሰም፣ ነቢዩም አልተጠቀሱም፣ ሰላትም የውመል ቂያማም ሳይጠቀስ ያዱኒያ ብቻ ከሆነ እነዚህ ሰዎች የበሰበሰ የስጋ የአህያ ስጋ መጥቶ እሱን በልተው እንደ ተነሱ ነው የሚቀጠረው አሉ። አዑዙ ቢላህ። ነዓም ወላሂ አላህ ስብሓነ ወተዓላ በማንኛውም ቦታ እንድንጠቅሰው እንድናስታውሰው ያስፈልጋል። ወቃለ ሰለላሁ ዐለይሂ ወሰለም። ሌላ ደግሞ በጣም የሚያስደስት በጣም ደስ የሚል ብዙ ጊዜ የገለጽኩላችሁ ሐዲስ ነው። የቁል ነቢ ስ ሰለም አላ ኡነቢኡኩም። ተመልከቱ፣ ለሰሓባዎች ነው እንደዚህ የሚሉት። እናንተ ሰሓባ አንድ ነገር ልንገራችሁ፣ እውነት የሆነ ነገር እሺ ንገረን እንግዲህ። ألا أنبئكم بخير أعمالكم كذيه بلاي سرا يليلك تلك سرا الله ميودو سرا لنقراتشو. نعم وأزكاها عند مليككم الله زند ملك مالت الله نو وبزا يسأدى يترو يهون الناب بتقام كبات سرا يهونو ودا الله يزاتشو ستهدو الله مدسات بسرا لنقراتشو. نعم وأرفعها في درجاتكم وخير لكم من انفاق الذهب والورق. عند سو سنت ورق سنت مداب سنت بر بالصدق كذا يبلط انجر لنغراچو. وخير لكم من ان تلقوا عدوكم فتضربوا اعناقهم ويضرب اعناقكم. والله الرسول صلى الله عليه وسلم بتام تنن بلوال بزي حديث يعني اندزي اكزاجيريت يادرغو يمسلا لكن اونت نو نغرو ان انت بجهاد في سبيل الله جبتاچو አንገትህ ለጂሃድ ሰጥተህ አንገትህ ቆርጠው ወይም አንተ የሰው የካፊሩን አንገት ቆርጠ እዛ ቆስለህ ተደባድበህ በሴፍ ተማተህ ብትወጣም የዚህ አይነት ደረጃ አታገኝም አሉ። አጂባ وان تلقوا عدوكم فتضربوا اعناقهم ويضرب اعناقكم. عند سو بجهاد يغبانا ሶስት ካፊሮች ይገድላል ወይም ደግሞ እሱ ይገደላል፣ ሸሂድ ነው። ከዛ የበለጠ ልንገራችሁ? ቃሉ በላ ያ ረሱላላህ። አረ ምን አይነት አጅር ነው ንገረን እንጂ አሉ። ቃል ዚክሩላህ፣ አንድ ቃል ዚክሩላህ አፍደል ሚን ኩል ሃዛ። እሺ ዚክሩላህ ስንት ገንዘብ ይከፈልበታል? ናትን። ዚክሩ ላህ ስንት ዳገት ትወጣበታለህ? ናቲን። ስንት ቁልቁለት ትወርዳለህ? ናቲን። ጠይ ምንድ ነው ዚክሩ ላህ? በምላስህ ቁጭ ብለህ ተኝተህ በመኪና እየሄድ ድራይቭ እያደረግ ኳስ እየተጫወት ምን እያደረግ በምላስህ የሚባል ነገር ነው። سبحان الله وبحمده سبحان الله العظيم سبحان الله وبحمده اللهم صل على محمد وسلم عليه اللهم يا ربي رضيت بالله ربا وبالإسلام دينا وبمحمد صلى الله عليه وسلم نبيا ورسولا لا إله إلا الله وحده لا شريك يهنو ذكر يه ونثنو يتامم سو يتنيا انتن قدم يعلى سو يقومي يميهد يميتشاوت ድራይቭ የሚያደርግ ሁሉ የሚለው ነገር በጣም ቀላል ላኪን በሚዛን በጣም ከባድ የሆነ ነገር ነው። قال معاذ بن جبل رضي الله عنه ما شيء انجى من عذاب الله من ذكر الله እንግዲህ ያሉ እንደዚህ ከሆነ አለ سيدنا معاذ ይሄን ነቢያችን ያሉት እንደዚህ ከሆነ والله ከጀሃነም የሚያስርቅህ كالله بلاء يمياسرقه عند ذكر الله يلا مالو سيدنا معاذ بن جبل. نعم أعلم الناس بالحلال والحرام معاذ بن جبل انقدي عند ذيك واني السن النياز علي ذكر النياز علي ونتهنو إن يدمو من الكوت ونتهنو يا معاذ يا حبيبي يا معاذ بن جبل. طيب عند ذيك وانا واندموش إني أهون أندنقر لأستمراتشوني أقال له 90% كنانتن لما يدرقويه نقر لكن 10% كادرغوت اني بتام حبتام نني ان انت دومو بتام حبتام ناتشو عند نجر لاستمراتشو ذكر اذكار يمتادرغوت لنغراچو اهو جن اني اونتي نو يعني لبزو سوش كبدال يح نجر لكن سهل لمن سهل الله عليه الله قللت قلال نو الله كبر دومو كباد نو انا كنيغا هونو ይህን ነገር አንድ ነገር እንታሳውሱ ከሆነ ከስንት አመት በፊት አንዲት ቃል አስተምሬያችሁ ነበር። ኸቢአ የምትባለው ኸቢአ ምን ማለት ነው? ኸቢአ الانسان ኸበአ نفسه ራሱን ደበቀ። እሺ ኸቢአ ማለት ድብቅ። እስቲ አማርኝ አርዱኝ። ድብቅ ነገር የማይታይ የማይታወቅ ማንም ሰው የማያውቀው ድብቅ ነገር ምን ይባላል? ኸቢአ። ተሳውሳላችሁ ወንድሞች? አኪድ ሙሲያም ተሳውሳለች። የተሰወረ ናም የተሰወረ የተሰተረ የተደፈነ የማይታወቅ ነገር ኸቢአ ይባላል። እኔ ልንገራችሁ والله ነገ ቀን يوم القيامة አስቸጋሪ ቀን ነው والله አስቸጋሪ ቀን ነው። ጨለማ ነው። የውርደት ቀን ነው። የማንችለው ቀን ስለሆነ ለዛ ቀን አንድ ድብቅ ነገር እናቴ ማታቀም አባቴ ማያቀም ልጆቼ ማያቀም ሰዎቹ ማያቀም አላህ ብቻ የሚያውቀው ነገር በዚህ በብብታችን ቁጥር አድርገን እንሄድ ወደ አላህ። ብዙ ድብቅ ነገር አለ። ብዙ አንተ ራስህ መርጠህ ሌላ ሰው ማወቅ የለለበት ብለ ለእስከ እለተ ሞት የምታደርገው አንድ የተደበቀ ነገር ካለ والله والله الله سبحانه وتعالى ሀብታም ነው ቸር ነው ሁሉ ወንጀልህ ትቶ በዚህ ድብቅ ያደረካት ነገር الله ሊረህምህ ይችላል ማለት ነው። እናንተ ታውቃላችሁ እነዛ ሶስት ሰዎች በዋሻ ገብተው ትልቅ ድንጋይ እንትን ሲላቸው ሲዘጋባቸው እያንዳንዱ ባደረገው ለአላህ ብቻ ብሎ ያደረገው ስራ ሲጠቅሱ አይደለም የተከፈተላቸው? አሁን ደግሞ ኸቢአ የሚለው ነገር ይህችን አሁን የማስተምራችሁ ኸቢአ አድርጓት። ድብቅ ነገር እናተም አትወቅ ማንንም ሰብ አዩ ማወቅ ያለበትም ላንተ ብቻ። እሺ ምንድናቸው? እኔ 10 ዚክር እኔ አቃለሁ። ሁላችሁም ለማድረግ አትችሉም ሳይሆን አትፈልጉም። ግን እስቲ 10 ሰዎች ከተገኙ ለላህ ብላችሁ እስቲ 10 ሰዎች ይህን ነገር እስከ እለተ ሞቴ አልተውም በል። እሺ ከሰላተ الفجር مباشره ቢሆን ቆንጆ ነው። ምክንያቱም አዱንያ ጸጥ ብላለች እዛ ጊዜ ስራ የለህም። ገና የስራ ጊዜ አልተጀመረም። ጫጫታ የለም። በመስጊድ ከሆነ በመስጊድ ቁጭ ብለህ ወንድ ከሆንክ ሴት ከሆነ ደግሞ በቤቷ ፈጅር ከሰገደች በኋላ ተመች የሆነው ጊዜ እሱ ነው። አሁን እነዚህ 10 የመነግራችሁ መስፋሃ መስፋሃ ያዘ ወንዶ መስፋሃ ታቃላችሁ ይሄን መስፋሃ እሱን ያዝ አለሱ ልታርጋቸው አትችልም። እሱ ደግሞ ቢድዓ አይደለም። መስፋሃ አርገህ ዚክር ባረክ ቢድዓ አይደለም። جميع العلماء تطيقوال سنة نو بله كلا دركو لمقطوريا ميردان نو بله كلا دركو بدا عدل لم إني مسفحة اللي سوست أرات آينة مسفحة اللي يزي آينة ذكر سادر بتأثي ألشلو إش من دنا شو نزي عندنا يمت صفكو هنا تسقفو عندنا انقري إيان دان روي من أقرأ شو هون متو متو جزي نمي ببالو متو متو جزي لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير شيء رزم رزم يالو أرات مجمرة هزا أجاج روشنا شو إذن يه عندنا لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير الشيء هو التنية سبحان الله وبحمده عدد خلقه ورضا نفسه وزينة عرشه ومداد كلماته የታወቁናቸው እነዚህ አዝካር ከኔ ፋብሪኬት ያደረኳቸው አይደሉም ነቢያችን የተውልን እንትን ነው ይሄም 100 ጊዜ سبحانه وبحمده عدد خلقه ورضا نفسه وزينه عرشه مداد كلماته ሶስተኛ سبحانه አሁን የተማርነው سبحانه والحمد لله ولا اله الا الله والله اكبر ስንት ሆኑ አራት ሶስት አራተኛ رضيت بالله ربا وبالاسلام دينا وبمحمد صلى الله عليه وسلم نبيا ورسولا أرات أمسنيا سبحان الله وبحمده سبحان الله العظيم فقط سدستنيا سبحان الله وبحمده فقط سبعتنيا أستغفر الله العظيم وأتوب إليه سمنتنيا اللهم صلي وسلم على محمد زتنيا حسبي الله ونعم الوكيل أسرنيا لا حول ولا قوة إلا بالله እነዚ 10 አዝካሮች በየቀኑ 100 ጊዜ ካልከው እኔ አጅሩ ልንገረ አጅራቸው ሰድቁ አምላ ተሰድቁ እመኑ አትመኑ አጅራቸው ልንገረ ወንድሞች 10 ያንዳንዱ ለምሳሌ 10 ናቸው አይደለም አሁን የጠቀስኳቸው 10 ናቸው በኋላ ممكن በጽሁፍ እነግራቸዋለሁ ممكن በጽሁፍ ወይም አንድ እንትን እነግራቸዋለሁ እሺ እያንዳንዱ 10 ናቸው እያንዳንዱ 10 ሐሰና ቢሰጥህ አላህ ቢያንስ ለእያንዳንዱ ዚክር 10 ሐሰና ስንት ይሆናሉ ወንድሞች ንገሩኝ ስንት ይሆናሉ 100 ሺ ሁሉም ሺ ናቸው 10ሩ 100 ካልካቸው ሺ ናቸው በ10 ካባዛቸው ስንት ይሆናሉ 10 شي حسنات طيب الله سبحانه وتعالى وده ياندندو حسنات ب 700 كبازله سنت يونال يعني 10000 ب 770 مليون حسنه الله اكبر توتنا السفجر كسجدك بهالا ود بيتك بغبات بفيت 7 مليون حسنه اذا تغباله هذا اذا قلتها كل صباح فقط يتوتوت كالكو بتشالو ሰው ጊዜ አግኝቶ ከመቅሪብ በኋላ ደሞ ይሄን 100 ጊዜ ካለው ሱብሃንአላህ አልዓዚም واذا قلتها زياده كل مساء ضعفها يكون 140 مليون ምክንያቱም ጧት 70 مليون ይዘህ ትገባለህ ማታ ደሞ ኢሻ ከሰገድክ ወይ መቅሪብ ከሰገድክ ወይ ከመተኛተህ በፊት ወይ እንትኑ يعني 140 مليون حسنه ባንድ ቀን ትተኛለህ ወንድም 140 ሚሊዮን ላ 140 ሚሊዮን ነው እንጂ ወንድም 140 ሚሊዮን ነው በደንብ ዳሩ ቁርአን በደንብ ያዘው እነሱ 10 ዚክር ናቸው እያንዳንዱ ዚክር 100 ብርክ 100 ጊዜ ካልከው ስንት ይሆናል 1000 በ10 ሐሰና ስንት ይሆናል 10000 700 ካደረገልህ ኢኽላስ ካለህ ለአላህ ብለህ በጣም ልብህን ትርታ የልብን ትርታን ትንያለ ካደረከው 700 ካሰበልህ 140 ሚሊዮን 70 ሚሊዮን 70 ሚሊዮን ጥዋት 70 ሚሊዮን ማታ 140 ሚሊዮን ሐሰና ገዝተህ አልጋህ ላይ ትተኛለህ። እኔ ልጠይቅህ 140 ሚሊዮን ወንጀል አድርገሃል በዛ ቀን? አላደረክም። አልሐምዱሊላህ 140 ሚሊዮን ወንጀል ያደረገ ሰው የለም። ላኪን የሰላቱን ተው፣ የዘካቱን ተው፣ የሲያሙ ተው። እኔ የዚህን ሐሰናት ብቻ እነዚህ 10 ብቻ 140 ሚሊዮን ሐሰና እኪስህ ውስጥ አስገብተህ ሳጥን ውስጥ ዘግተህ ትተኛለህ። خلاص طيب واذكركم باهل الاعراف يهم كتقسكو يا اهل الاعراف نجر لا استاوساچو ወንድሞች اهل الاعراف يميبالو بسوره الاعراف يتتقسو انذي سوتش بجحنم نا بجنة محكل عند تلك ترارا طويل ترارا عليه ازالاي بزالاي يتقمطو سوتش حالو ما ناتشو انذي اهل التفسير منالو انذي የሰሩት ጥሩ ስራና የሰሩት ወንጀሎች በሙሉ በሚዛን ላይ ሲቀመጡ እኩል እኩል ሆኖ 10 ሚሊዮን አጅር አለው 10 ሚሊዮን ወንጀል አለው። አላህ ደግሞ በሚዛን በጣም ያምናል፣ ሚዛኑን በደንብ ነው የሚያስቀምጠው። طيب ጀነት ይገባሉ አይገቡም? ጀሀነም ይገባሉ አይገቡም? የት ይሄዱ? እንግዲህ እንግዲህ የሚሄዱ አንዲት ሐሰና ካገኙ 10 ሚሊዮን እና አንድ ሆነዋል ጀነት ይገባሉ። አንዲት ወንጀል ካለችው 10 ሚሊዮን እና አንድ ወንጀል ሆነዋል ጀሀነም ይገባሉ። አሁን እንግዲህ ክሪቲካል የሆነ እንትን ነው የሚያስታርቃቸው፣ አንዲት ሐሰና ነው ያጡ። ሱብሃንአላህ አልዓዚም። እኔ 140 ሚሊዮን ታገኛለህ እያልኩ ሰውየው አንድ ሐሰና አይዋ አንድ ሐሰና ብቻ ነው የሚፈልገው። አው طيب ለምን አላበዛው? መሆን አብዛው والله اكثر نبياتش اندالوت انغديه النابزا علاچو عندكو نو صحابي انغديه النابزا علاچو فالله اكثر قالوت نبياتش الله كسو يبزال مالت الله بزو نو مالت ادلم الله بزو كدرك متو اطف نو بيسطه با الله اج يالو يبزال قالوت سلازي وندموچ ممكن كاهل العراف كهونن اناقم እንዲያውም ከታደልን ነው እንዲያውም አህል አራፍ ከሆነን እድለኞች ከሆነን ነው። 100 ሚሊዮን ሐሰናት ወደ አኺራ ሳለፍክ፣ 100 ሚሊዮን ወንጀል ወደ አኺራ ሳለፍክ፣ ሁለቱም በሚዛን ሲቀመጡ በቃ እኩል ይሆናል። ምን ትፈልጋለህ? አንዲት ሐሰና በዛ በሐሰና ሚዛን ቢቀመጥ على طول ያሸንፋል፣ ጀነት ገባለህ። طيب ምን አሉ ዑለማዎቹ? በዛ በአዕራፍ ያለው በተራራው ላይ የተቀመጡ ወደ ቀኝ ሲያዩ የጀነ ሰዎች ይቀናሉ ይጓጓሉ እንዲገቡ፣ ግን አይገቡም፣ ሐሰናት የላቸውም። ወደ ግራ ቢሄዱ የጀሃነም ሰዎች በእሳት ሲቀቀሉ ያሉ ይፈራሉ፣ ግን አይገቡም። ምን ያደርጋሉ አሉ? ያወርዷቸዋል መላእክቶቹ። ሂዱና በአርድ المحشر እዛ ሄዳችሁ በማንኛውም ቦታ ሐሰናት ፈልጉ ይላል። ሐሰናት ይፈልጋሉ? እንዴት ይፈልጋሉ? يوم يفر المرء من اخيه وامه وابيه وصاحبته وبنيه لكل امرئ يومئذ شأن يغنيه وندمو እናቱ አባቱ ሚስቱ ልጆቹ ወደ ሁሉ ይሄዳል፣ ሁሉም እንቢ ይላል። አንዲት ሐሰና እንኳን አልሰጥም ይላል። ምክንያቱም የራሴ ችግር ያውጣኝ መጀመሪያ። እኔ ራሴ ችግር አለኝ፣ ግማሽ ሐሰና ፈልጋለሁ፣ እንኳን ላንተ ሙሉ ሐሰና አልሰጠ ይላሉ። ይህን ነገር ትዝ ይበላችሁና በየቀኑ እነዚህ 10 በየጥዋቱና በየማታው ቆንጆ ነው። ቢያንስ ቢያንስ ግን በየጥዋቱ እስከ እለተ ሞትህ። ደግሞ ቦታ አይፈልጉም። ቦታ በመስጊድ አልቻልክም፣ በቤት አልቻልክም፣ በሰያራ በድራይቭ ያደረክ ሂድ። طيب دمو قديت هذا اللم طوات وين ما تالي هون لا درايف يا درك قم ما شو بلو ستم اللس قم ما شو بلو طيب هلو ما لو ألشرسكم خلاص ونبركوش بلا شاية تتاه قم ما شو بلو المهم النزي أسر متو متو قزي كالكاتشو እያንዳንዱ እንኳን 10 ሐሰና ቢሰጥህ አላህ ወይም 700 ሐሰና ከሰጠህ 140 ያኒ 70 ሚሊዮን ጥዋት 70 ሚሊዮን ማታ ይዘህ ትገባለህ እልሃለሁ። ተግባባን ወንድሞች? والله اقول لكم ዛሬ ደርሳችን በዚህ ብቻ ብንወጣ እኔ ትልቅ ትልቅ ስጦታ ተሰጥቼ የምባለው ይህችን የሚያስተምረኝ ነው። ይሄ አሁን ያልኩት ነገር አሁን እኔ ከሀያ አመት አውቀዋለሁ፣ ከሀያ አመት በፊት አውቀዋለሁ ይሄ ነገር። ላኪን ይሄን ሰጥቶኝ ሄደ ራሱ እግሩ እጁ ነው የምስመው። ትልቅ ስጦታ ነው። በአርድ አልአኺራ በአኺራ የማያሳፍረኝ ከጀሀነም የሚያስርቀኝ ወደ ጀና የሚያቀርበኝ ነገር ነው ይሄ ነገር። طيب እንጠይቅ አሁን ስንት ሰዓት ይወስዳሉ? والله እኔ በደንብ አድርገ ነው የቀጠርኳቸው። يعني فزز بله እንኳን ብትላቸው 20 الى 30 minutes ግማሽ ሰዓት ነበር እስቲ እንዳልዋሽ። በግማሽ ሰዓት ሁሉም ይጨረሳሉ። لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير. خلاص طيب سبحان الله بحمده عدد خلقه ورضا نفسه وزينة عرشه ومداد كلماته. سبحان الله والحمد لله ولا إله إلا الله والله أكبر. رضيت بالله ربا وبالإسلام دينا وبمحمد صلى الله عليه وسلم نبيا ورسولا. أردت أمست سبحان الله بحمده سبحان الله العظيم سدس سبحان الله وبحمده فقط سبت أستغفر الله العظيم وأتوب إليه سمت اللهم صل وسلم على محمد زد أن حسبي الله ونعم الوكيل أسر لا حول ولا كل إمن لا تشونه. لكن متو متو زيد مو أحاديث عليه من قال سبحان الله بحمده 100 مرة، من قال سبحان الله بحمده وسبحان الله العظيم 100 مرة، من استغفر 100 مرة. يقول النبي صلى الله عليه وسلم إني لأستغفر الله كل يوم 100 مرة. سبحان الله. من قال سبحان لا إله إلا الله وحده لا شريك له له الملك كذا وكذا وكذا وكذا سبحان الله العظيم أجراتشو قطر صفر يلاتشو استيكا نزي عند بتشال انقره سبحان الله وبحمده عدد خلقه يعني سبحان الله أنا الحمد لله الله بفتراتشو قطر يدرسه يقبه مالتنا ولا الله الله من فتره ونموج الله فتره ነቢያችን እንኳን አያውቀውም። አላህ ብቻ ነው የሚያውቀው። ምን ፈጠረ ጌታችን? ወንድሞች ስንት ሰዎች ፈጠረ? ስንት እንስሳ፣ ስንት አትክልት፣ ስንት ጉንዳን፣ ስንት ስንት ስንት ነገር። ንፋሱስ ስንት ስኩዌር ሜትር ይሆናል? ሰማዩ፣ መሬቱ፣ ባህሩ፣ ኩርሲው፣ አርሹ ይሁሉ የአላህ ፍጥረት አይደለም? የዚህን ያህል ሱብሃነከ ረቢ አልሐምዱሊላህ ለክ ማለት ነው عدد خلقه ورضا نفسه الله سبحانه وتعالى ما يسدسته من دنو رسفي نقرنو وزينة عرشي عرشي يا الله عرش الرحمن يا شبرك أبتنا يتشلم أبت نقر بس سم يهل عدد خلقه ورضا نفسه وزينة عرشي ومداد كلماتي يا الله كلم كسافة جمروس كهندرس كيوم القيامة سنت صفوال يهن يهل يهن يازنو سبحان الله وبحمده عدد خلقه ورضا نفسه وزينة عرشه ومداد كلماته. يتشن نقر متو قزي والله ولو إني بزو قزي سلال كواتشو كقم ماش ساعت بلا أي وسدو شي انتك بلا تشوست انتك أبالوت هلات بيتشا باقين بزيهروم بتأمك ونجنو قن هلاتشو والله بلا ونجلوشنين هلاتشن هلاتشن سماي ميمولا ونجلا لن وندموش يهن ارقف فرقه الريز لما ركف لك النزيف بل نومله إن شاء الله. إشي يه عندنا ياو نزاري هلتن ياو. يقول النبي صلى الله عليه وسلم في حديث صحيح 4 دنانير أرات بر مالتنا 4 دنانير أرات بر. دينار أعطيته مسكينا عند بر لمسكين سبته ودينار أعطيته في رقبة عند دينار دمو عند باريا نسأل موت أسمر سلمي فلك عند بر رده ودينار أنفقته في سبيل الله عند بر دمو جهاد في سبيل الله نبرو التدروشنا ለነሱ እርዳታ ብለህ አንድ ብር ሰጠህ ወዲናሩን አንፈቅተሁ አላ አህሊክ አንድ ብር ደግሞ ለቤትህ ዳቦ ገዝተህ መጣ ምን አሉ ነቢያችን አፍضሉሃ ከነዚህ አራት ብሮች ለአላህ ብለህ ሰጠሃቸው አፍضሉሃ አለዚ አንፈቅተሁ አላ አህሊክ ከነዚህ አራት ብር ለሚስትህ ለልጆችህና ለራስህ አንድ ነገር ገዝተህ የሚበላ ወደ ቤት ካመጣኸው ያመጣው እሱ ይበልጣል አሉ ምን አይነት እስልምና ነው ይሄ ረ እስልምናው አይደለም ይሄ ነገር አላህ ሱብሃነ ተዓላ ያስቀመጠው ሩህሩህና አዛኝ ሆኖ ዲን ነው ይሄ ነገር አርባዕቱ ደናኒር ዲናሩን አዕጠይተሁ ምስኪን ለምስኪን መስጠት በጣም አጅር አለው ወዲናሩን አዕጠይተሁ ፊ ረቀባ ረቀባ ማለት ባሪያ ነው አንድ ባሪያ መቶ ብር ካመጣህ ነጻ ወጣለሁ ይላል ይላል እንትኑ ያን ባለቤቱ የገዛው አሁን መቶ ብር ያዋጣ ነው እባካችሁ እርዱኝ አንተ አንድ ብር ሰጠኸው ከዛ ሄዶ አንገቱን ነጻ ወጣ እሺ ወዲናሩን አንፈቅተው ፊ ሰቢልላህ ትላልቅ ነገሮች እኮ ነው ወንድሞች አንድ ደግሞ ገዝዋ ነቢያችን ሰለም ከሙሽሪኮቹ ጋር ጦርነት በሚያደርጉበት ጊዜ አንድ ብር ሰጠህ እርዳታ ወዲናሩን አንፈቅተሁ አላ አህሊክ አንድ ብር ደግሞ ለዳቦ ነው ለስኳር ነው ለስጋ ነው ያኔ ማንኛውም ነገር ፒስኩት ነው ገዝተህ ወይም ደግሞ አንድ ነገር ብር ወደ ቤትህ አጠፋኸው የቁል ነቢ ስ ሰለም አፍضሉሃ አለዚ አንፈቅተሁ አላ አህሊክ ላኪን هذا ليس على الإطلاق على العلماء شو يه اندالو اي وسدم حديثو اندزي كو هوني سو يو لبيت سبيها تفاو غنزبكو يبلت اجر نو تبلو اكسترافاغانت يهونال التبذير حرام كلك بلاي لأهلهم بيهون ما تفات بتأم يترقم كسونا هانتي يقول سبحانه وتعالى في القرآن إن المبذرين كانوا إخوان الشياطين نزي أبا كان يهونو كلك بلاي ببيتاتشو مياتفو للبس لمقب لمن لمن لمن كلك بلاي كمي قباب لا مياتفو يا شيطان وندموش نوالو بلي لابو كل سلزي نبياتشن يبلتي لبيت سبه يسطه سيلو أسفل لاقينا قرما لتاتشونو مثلا هناك كلمة يتداولها الجهلة እነዚህ ጃሂሎች ሰዎች ሁሉ ጊዜ እንደ እንደ እንደ እንደ ትልቅ ነገር የሚወስዱት ነገር አለ ምን ይላሉ اذا ارادوا مخرج يعني مشلوكيا ከፈለጉ ካንድ ነገር በቃ ወጣ ብለው መፍትሄና مشلوكيا ከፈለጉ ምን ይላሉ ምን ያደርጋሉ ይሰራል በካምፓኒ ይሁን በምን ይሰራል ላኪን ከልክ በላይ ይሰራል ከልክ የሚያስፈልገው በላይ ኦቨርታይም አለ እሺ ጥሩ ነው ኦቨርታይም 8 ሰዓት መስራት ያለበት 15 ሰዓት ይሰራል እሺ ማፊ ምሽክላ كل هذا على حساب صحته وعلى حساب دينه ግን ሁሉ የሚሰራው ዲኑን ሽጦ ጤናውን ሽጦ ነው የሁሉ ሰዓት በርበሬስ ከመስል አይኑ እግሩስ ከመወላገድ ይሰራል ለምንድን ነው ከዛም በኋላ ምን ይላል መስል አረፋ ካንተ ሰላታ ጠፋ ጤና ጠፋ አላህ እስከሚቆጣበት የምትሰራው ለምንድን ነው ብትለው ምን ይላል ሁሉ ጊዜ ምን ሰማት ነች ከጃሂሎች ነው ምን ሰማት አለም يقول ان العمل عباده ይላል ስራ عباده አይደለም ያሉት ነቢያችን ይላል እንግዲህ ይኸውልህ አሁን እዚ ያደረገው ስህተት ለማስተካከል ብሎ የሚያመጣው حقን يراد به باطل لو لمطفو نجر ليامكاني بلو نيا متاو انجي نبياتين العمل عباده علالوم العمل عباده يمي هونو يعني متننيا سرا سرته يهودهن راب يمتزغا يغورهن طمات يمتزغا يجربهن لبس يمتغزاونا يبيتهن تن يمتغزا ايه نو انغدي العمل عباده يتبالو انجي مالتي مالتي مليونير لتهون بمن بحلال بحرام بخراب بيوت صلاتنا طفته زكاتنا طفته من اندزي عدلم سلزي دينار أنفقته لأهلك يا لوت نبيات صلى الله عليه وسلم ما سريع الله وزنبلا دلهم عندك أن بزوك زينا نقر كواتشي نقر عندك أن ساعة واحد بالليل يقول لك كقماش لليت بوحالانو عندو يتولى قدمت أبين بسرانو مت أنا عينو بربري مسلال لكن ده سكرام سو ودك أني ودك رأي يالمتا شيخ إبراهيم شيخ إبراهيم علي أنت نفلق يكون يمتا والي هندن والكود عند تياك اللي يمت أيقه الشي تأيق الكود تأيق أني ملس كل هذا لا كذا ولا أني تأيقود سماستي الكود من دنو يتولى قد كم تهدو من دنو عينه بربري مسلوال من دنو بتعام دكم كم كم ياله تمسلال ونتهنو والي من دنو شقروا الكود يا أخي علي لك 6 o'clock بعد الفجر كبيت وتقلوا هالي 6:37 سراغ بعلوا هالي ك 7 o'clock توات اسك 3 o'clock afternoon سرع له هالي من ساعة 7 الصباح إلى ساعة 3 بعد الظهر يسرع كزاس وده بيت متأنا عندي ساعة لكن أدلالي يا تشين مجيب كمس كمس سارجي اندقنا 4 o'clock جمرا له بليلا كامباني اسك قماش للي تسرع له هالي تملكتو اندبوج morning 6 o'clock 12 o'clock ليليت ين كل ساعات يسرال عندك تشلو الله الكوت راي تشال مالي رت انا اكو اطفى طفى كود انا ما طفى لي سكر بشتا متطبني يدم غفيت متطبني يچنقلات مزنابد متطبني يلب دكام متطبني انت دمو دينه دمو مچنو ذكرم تارغو مچنو صلاتم ارا توالني باونت اندملاچو يا صلات كوداي تناغرالني العشاء وده بيت سقبا قماش لليت أمستم سلات ويم صوستم سلات شمر مرة رجي باكا شو هيدونا تبتنو يبو بيو وطا شو هيدونا ملا شو علي يساك اكونو فجر زهر عصر مغرب عشاء سقدا شو علونا هيدو بيو وطا شو تقمت ولا شو علو يعني هلوم قضاء شم نقلق لكارغو يساقدا الماتنو هلو السلات بيشا يساقدا البكان قلت لا حول ولا قوة إلا بالله لمن دنو يهلو سلاتشو انجلي مكنياتو تملكتو اقول مكنيات لمن دنو يهلو متادرقو يهلو تبهات باكل النزا حسانو انتن لجو تشاتشن مستقبلاتشو لمي متاقزي انتفن اندن هيد للجو تشاتشن اف لك الكوت والله اندزي اف لك للجو تشو انت اباتي انو يدرسه زي الله لمي يفطره الله لم يرزقك انت استمراتشو من على نسو قلبك قال نغراچو باغراچين تنش عند بيتنا عند فيلا بنسرالاتشو لودف فيتو للجوچاچين لميستاچين زنبلن كمن هيد كزي هالدنيا عند بيت سرتن عند نبرت ارغن يعني للنسو لمستقبل نو يلهيال سمالكوت بزيه دينه شطه شطه دينه شطه يانتن تينا شطه للجوتشو ما انو يعززه اندزي الله يفطراتشو انت استمراتشو شي وانو كانت يمتطبق يا دنيانا يا اخره استمراتشو تمارو نعم سرا يازو سرا يازو تدار كچالك سيتوچون يعني تدراتشو الله وندچون كالو ارداتشونا تدار يادرغو كذا غمدون بتسو بقى خلاص اهون عندو كتدارغو هنوان ياشي دمو كبالو هونالچ انت يانتن يا اخيرا گوداي ماسب الله بهنجي للوجوچو سنل كونو للوجوچو سنل ندن اندي يزو گدل يگبالو النسوما النسو كموتك بهالا سيدسثو انت تدبدبالله بقبر بيي عند 15 دقيقه سمكرو بقى اشي بلون هدي معناتنو يهنو انگدي هوندوچ إن المبذرين كانوا إخوان الشياطين بزو جنزب أبا كان يهولو وانجل الله شو اندقنا دمو دينين شطو تينا شطو دمو يميارقو دمو كالنزاء يباسونا شو انا ونموش ين حديث لبيت سبه لبيت سبه اندبر ياسك أمتكو يشالا ليالوت لبيعتشن اندال لو كفتنا قرادر لم لبالتني فلكو እሺ እንግዲህ ሁለት ሐዲስ እንትነ ሶስተኛው ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አርባዓቱን ሚነ ደዋብ ላ ይቅተልና፣ አራት አሉ ከእንስሳዎች አይገደሉም አሉ ነቢያችን። አነምላ፣ ጉንዳን አይገደልም። ወንድሞች ጉንዳን አትግደሉ። ምንም ነገር የሚያደርግ ሰላማዊ እንስሳ ነው። ደሞ እንደኛ ህዝብ ናቸው ጉንዳን። ያዕቡዱን አላህ ዩሰቢሑን ዩሀሊሉን ዩከብሩን። እንደኛ ህዝብ ስለሆኑ አለምንም ትን ጉንዳን አትግደል። ሁለተኛ ላ ተቅቱለ ነሕላ፣ ንብ አይገደልም። ወንድሞች ንብ ጸጋና ማር ወለላ ምግብ የሚያመጣ እንስሳ ነው፣ አይገደልም። ሶስተኛ ሁድሁድ አይገደልም። ሁድሁድ ለሰሊና ሱሌማን ብዙ ኸድማ ያደረገችው አትገደልም። አራተኛ አለች ረሳህዋት ወንድሞች፣ አራተኛዋ የሰርድ የብዱል ሰርድ ወይም ሌላ ነች። አራተኛዋ ከጭንቅላት የጠፋች አሁን አላኩል ሐል እነዚህ ናቸው። ጉንዳን አንገድልም፣ ንብ አንገድልም፣ ሁድሁድ አንገድልም። አራተኛ ያለች በኋላ አመጣላችኋለሁ ከስታወስኳት ማለቴ ነው። እና እነዚህ አይገደሉም እላለሁ። እሺ አራተኛ ወደ አራተኛ ንሂድ። አርባዑ ሚነ ሰዓዳ፣ አራት ነገሮች አሉን አሉ ነቢያችን ሰለላሁ ዐለይሂ ወሰለም። የአዱንያን ደስታ ተሟልተው ሲመጡ አራቱም፣ አንድ ሰው የአዱንያ ደስታ የአዱንያ መዝናኛ አገኘ እንላለን። ነቢያችን ያሉት አራት ነገሮች አሉ። እነዚህ አራት ካገኘ አንድ ሰው እኮ ያኒ ጤናማ ኑሮ ይኖራል አሉ። አልመርአቱ ሳሊሐ፣ አይ ጀግናው ነቢያችን ጀግናው፣ ወላህ እንዴት ያውቃሉ። ጤናማ የሆነችው ሳልሐ የሆነችው ታዛዝ የሆነችው ጥሩ የሆነችው ሚስት ያገኘ እኔ ልንገራችሁ፣ ወላሂ እኔ እንጃ፣ በራሴ ምሳሌ ልስጣችሁ ወይስ በሌላ? በራሴ ምሳሌ ልስጣችሁ። እኔም ምሰራው አሁን የአዱንያ ስራ አለኝ፣ ያን ድርጅቶች አሉኝ። ይህን ተውት፣ በፓልቶክ አራት ቀን በሳምንት አለኝ፣ እናንተ እንደምታዩት ማለት ነው። አራት ሙሐደራ ማለት 16 ሙሐደራ ነው። ለምን በሉኝ፣ ለአንድ ሙሐደራ ማዘጋጀት ማለት አራት ቀን ይወስድብሃል፣ አራት ሰዓት ይወስድብሃል፣ 8 ሰዓት ይወስድብሃል ለአንድ ሙሐደራ ማዘጋጀት። እሺ። እና እናንተ እንደምታዩት አራት ቀን ሙሐደራ አለኝ በፓልቶክ አፍሪካ ቲቪ። ከዛ የባሰና ከዛ የበዛ ጥረት የሚያስፈልገው በመቶ የሚቆጠሩ ደርሶች የማቀርበው ብዙ ዝግጅትና እንቅልፍ አለመተኛት የሚያሰኘው። ጠይብ፣ ሌላስ? በሪያድ ከተማ ሁለት መጅልሶች አሉኝ። ጁምዓ ጁምዓ የሁለቱም ደርስ፣ ቀኑን በሙሉ ቤቴም አላይም። ጥዋት ከጁምዓ ከሰላት አልጁምዓ ጀምሮ እስከ አስር የአማርኛ፣ እንደገና ከአስር እስከ መቅሪብ እስከ ኢሻ ደግሞ የትግርኛ እዚህ እውላለሁ ማለት ነው። እንደገና የኔ ድርጅቶች አሉ፣ ሬስቶራንት ምናምን እዛም እሰራለሁ። ይህ ሁሉ ያስቻለኝ ምንድን ነው ብትሉኝ፣ ወላሂ ምስጢሩ ልንገራችሁ። እንዴት የመሰለች ሚስት አለች። ተኛሁ እኮ አለት ራስ ነው የምተኛው። ለመተኛት ከፈለግኩ አለት ራስ ነቅ እተኛለሁ። ምክንያቱም አለት ራስ ማለት እንደ ምሳሌ ነው የምሰጣችሁ፣ እልም ያለ እንቅልፍ ይወስድብኛል። ምክንያቱም በሷ በጣም ራሓ ስላገኘሁ፣ በሁሉ ነገር በሷ በጣም እርካታ ስላገኘሁ። ያኒ ጣትህ ሰጥተሃት የማትነክስ ሴት የማትበላ ሴት ስላገኘሁ ነው። ምስጢሩ ይህ ነው ወንድሞች። ሌላ እንዳትሉ፣ ነቢያችን እንዳሉት አልመርአ አልሙአደበ አሳሊሐ፣ ወደር የሌላት የምትወዳት ሚስት በጣም እንትን የሆነችው በቤት ካለህ ወላሂ ግማሽ ህይወትህ ተስተካክለዋል። እመኑ አትመኑ ባሎች፣ እኔ የብዙ ሰዎች ትዳር አቃለሁ። እሾህ የሆነ ትዳር አለ፣ እሳት የሆነ ትዳር አለ፣ ማር ወለላ የሆነ ትዳር አለ። لكن اقول لكم نبياتين اون تناغرو المراه الصالحه انت ولتنيا المسكن الواسع بيته سفي سيهون ولت كفل بቻ تقدق بلو انغدا سيمطا مغبيا يلهم انت لجوچ سبات لجوچ باند بيت تچمامرو سيتنيو انت دومو يمنيتا بيت بتام اندال غبچا نو اندال غبچا نو تاسكبا دايننگ روم يلهم من يلهم يي دومو የህወተህ ጥብብ የሚያርግ ይህ ነው አሉ ነቢያችን። አልመስከን አልዋሰ ሰፊ ቤት ሲኖር ፎር ያኒ مثلا መኝታ ቤት እንደዚህ ዳይኒንግ ሩም የሳሎን የሴት ሳሎን የወንዶች ሳሎን እንደዚህ ያኒ ሰፋ ያለ ልብህ የሚከፍት ነገር። ሶስተኛ والجار الصالح ታቃላችሁ ጎረቤት እሾህ መሆኑን። ጎረቤት ማለት በሽታ ነቀሳ መሆኑ ታቃላችሁ። መጥፎ መጥፎ በጣም መጥፎ ጎረቤት ካለ በተለይ ቤቱ ያንተ ቤት ልትለቀው የማትችል ቤት ከሆነ ጎረቤት በሽታ ነው። والله በሽታ እና ነቢያችን ምን አሉ? ጎረቤትህ በጣም ጥሩ ሲሆን ትተኛለህ አሉ። ሚስት ካለች ሴት ልጆች ካለች ኢንሻአላህ 10 አመት ትታቸው ብትሄድ ምንም ነገር መጥፎ አታስብም። ምክንያቱም ጎረቤት ሙእሚን ሆኖ ጥሩ ሆኖ ነው። ከተቸገርክ ገና ሳትናገር ፍትህ ላይ የሚያውቀው ከሆነ ስጋ ካረደ ትንሽ ቆረጥ አርጎ ወዳንተ የሚያመጣ ከሆነ ጥሩ ልብስ ሲያለብሳቸው እንትኑ ልጆቹ አንተም እንደዚህ ያኒ ከዛ በኋላ ከታመምክ የሚመጣ ከሆነ ትንሽ ደሞ ከተቸገርክ የሚረዳህ ከሆነ ደስታ ከተደሰት ካንተ ጋር የሚደሰት ከሆነ ሊጎዳህ ብሎ ጨርሶ የማያስብ ከሆነ ምን አይነት ነው ይህ ጎረቤት? አራተኛ አሉ يقول المركب الحني ፈረስ ከሆነች መጓጓዣ፣ አህያ ከሆነ መጓጓዣ፣ መኪና ሰያራ ከሆነ መጓጓዣ፣ ይፈልገውን ነገር አንተ የምትጓጓዝበት ነገር መኪና ማለት ነው። ካር ጥሩ ካር ካለች በየቀኑ ብርድ ሲመጣ ቆትላለች። ምን ነው والله ዲናሞ ትንሽ እንትን ያስፈልጋል። እሺ ዲናሞ ሄድና 600 ዶላር አጠፋህለት። ለማግስት መጣና አራት ሳይሆን ሁለት ጎማ ይበንቸራል። ሁለት ካቨር በንቸረ። ምን ነው والله አረጉ የሆነው ኮንትኑ ሁለት እግር ቀይርለት። እሺ ትሄድና እንደገና ትንሽ ደሞ ከሰምት በኋላ ደሞ ምን ነው ያኺ ይሄን ሐራራ ትኩሳቱ በጣም ከፍ አለ። ምንድነው ሬዲየተር ኮተ ብላሽቷል። ይም እዚ እንደዚህ የምትል መኪና ስቃይ ነች አሉ ነቢያችን። ኢዘን እስቲ እንቁጥራቸው 40 من السعاده የህወተ ደስታ የሚሞሉልህ المرأة الصالحة المسكن الواسع الجار الصالح المركب الهني قتلوا منالو واربع من الشقاء اردت دومو የስቃይ ምንጮች ናቸው አሉ። አልመርአቱ ሱ ወይኔ ወይኔ والله ከኔ ቁጭ ብላችሁ አንድ ቀን ሁለት ቀን ብትቀመጡ እኮ የኔን ጀዋል የኔን ሞባይል የኔን ቴሌፎን ብትሰሙ والله العظيم ጸጉራችሁ ነው እንትን የሚለው። አንዳንድ ትዳር አለ ምንድነው ትዳር ነው ወይስ ቅጣት ነው ነው ብትለው አላህ ሲቀጣው ነው እንግዲህ ሰውየው። መርአቱ ሱ ምላስዋ 70 ሜትሮ ነው ቁመቱ። እንዲያውም 7 ምላስ ነው ያላት። እጅዋ ይንቀሳቀሳል። ጭንቅላቷ አሙሯ የኢብሊስ አሙሮ ነው ያላት። እሺ ከዛ በኋላስ ፊትናዋማ እንደ ኡሙ ጀሚል የአቡ ለሃብ ሚስታል አይደለችም? ሐማለቱ ልሐጥብ ከሷ ትብልሳለች። ሌላ ሳምጡልኝ። አለባበሷ ሽንኩርትና ነጭ ሽንኩርትና ምን የገማ እንትን ነው የምትለብሰው። እሽረቷ ከባሏ ጋር ያለው የላት ግንኙነት ምንድነው የምትለው? ጅማዕ ፈልጋለሁ ሲላት አረ አንተ ደሞ እንደውሻ ሁለት ሳምንት እኮ አልሆነም የተኛን እንደ በየጠዋት ነው እንደውሻ እንደዚህ እንደዚህ የምትለው ስንት ነው? 10 ቀን አይደለም ትላለች። 10 ቀን ስለበዛባት እኮ ነው። እሺ ሌላስ እግሯ ደሞ ያ ምንድነው የዝሆን እግር ነው የሚመስለው እንደዚህ ምንም አይነት ደስታ የሌለባት ሴት ማለት ነው ጠባይዋም ምናምንዋም ቤተሰብዋም ተሰርፎ በሙሉ እንደዚህ ሆነችው ጀሃነም ነች አልመር አሱ ያሉ ነቢያችን والجار السوء مطفو غربت والمركب السوء والمسكن الضيق بيته دومو بتعم كتببه انزي ارات شقاء من چوش ناتشو انزي ارات دومو يسعادة من چوش ناتشو على نبياتشن اهون استي اكسبرمنت ناغر قستي ونتاتشو نبياتشن ونتاتشو مهولون لنگره انتي كبيت كوش ستمتا مسته بتعم ፈገግ ያለች ነቢያችን ምን ብሎ ነው የጠቀሰዋት ጥሩ ሚስት اذا رايتها سرتك እንደዚህ ስታያት ደስ ትልሃለች ግዴታ አይደለም ቆንጆ እንድትሆን ብቻ ላንተ ላንተ ነው የሚፈልገው እንጂ ለህዝቡ አይደለም ላንተ በጣም ደስ ትልሃለች واذا امرتها اطاعتك ከዘስካት ገና ቃላቶቹ ሳይጨረሱ ያንተን ትእዛዝ ተፈጽመዋል واذا اقسمت عليها برتك والله يعني مست زري ودباتش بيت اتهدم والله بيالله قال اسفلاق نجر بينورم خلاص باليكو ملوال اهون ودا حطيات لاسكب لا لا لا لا رباكش نيد باتش كو تاموال انغدوش كو متو لا لا لا لا لا باليكو ملوال بلا يانتن مالا በቦታው ምታስቀምጠው ሌላስ ወኢዛ ግብተ አንሃ ከተሳፈርክ እንሻላ መቶ ዓመት ከተሳፈርክ ከሷ ሓፊዘተክ ፊ ማሊሃ ወዕርድሃ በነፍስዋ አትደፈርም በነፍስዋ ብልቷን ጠብቃ ፊትዋን ጠብቃ ክብሯን ጠብቃ ትቆያለች ገንዘብ ከተውክላት ደግሞ ለራስዋ ቀለብ ብቻ አውጥታ ሌላ ምናምን ምናምን ሳትል የቀረው ገንዘብ እንካ ስትልህ ይች ሚስት የትገኛለች አሉ ነቢያችን ሳሰለም እሺ እና አልመርአቱ ሳሊሐ ወልመስከን አልዋሰ ወልጃር ሳሊህ ወል ሽ اسمه هذا المسكن الواسع والمركب الهنيء እሺ ወደ አምስተኛው እንሂድ أمسنياو يشترط لإقام حد الزنا ثبوت يعني حد الزنا يقليكو زنا أدرقال لك بله يهن كس لما الرقاقات كتفلق بشرعة أرادتم السكر مقن يتالباتشو أرادتم باندقال باند مواصفات باند انتن امي مسكرو عندي هنو ويم دمو ارات مسكر كاليلو ياتشليج راسوا اني زينة ادرقال له بلا ستارقاق ست مسكر ارات مسكر اسفل لقم او زينة ادرقال له كاليج سوستنيا او بظهور الحمل عندي تسيت كارقزج على قباتشم አባቷ እናቷ አያቁም ማንም ሰው አላገባችም በዚህና ካረገዘች ምንም ምስክር አያስፈልግም አራት ምስክር አያስፈልግም ከምንድነው እንትን ያረገዘችው والله አንዱ መጥቶ እንደዚህ خلاص ዚና አድርጋለች تمام እዚህ ላይ ግን ሹብሃ መኖር የለበትም አሉ ቃዲዎች ሹብሃ የሚባል አለ አስገድዶ ሊገናኛት ይችላል ወይም ሚስቱ መስሎት ሊገናኛት ይችላል ወይም ደሞ ወይም ደሞ ወይም ደሞ ወይም ደሞ ብዙ ምክንያቶች አሉ። አለምንም ምክንያት ደስ ብሏት አንድ ወንድ አምጥታ ዜና ካደረገች ይህች ነች እንግዲህ ምስክር የማያስፈልጋት እንጂ አስገድዶ ከሆነ ወይም ሌላ ምክንያት ካለ ወይም ደሞ ሌላ ምክንያት ካለ ይሄ يقول سبحانه وتعالى والذين يرمون المحصنات ثم لم يأتوا بأربعة شهداء بسورة سورة النور النزاع قليكو شرمت عليك قليكو زينا درقال لك قليكو بالقال لك يميلو سوك ثم لم يأتوا بأربعة شهداء أرات مسكر كلاك الربو فاجلدوهم ثمانين جلدة ولا تقبل لهم شهادة أبدا وأولئك هم الفاسقون نزيه የሰውን ክብር ለማቋሸሽ ብለው እገሌ ዚና አድርጋለች እገሌ እኮ ጓደኛ ያላት ከሱ ጋር ነው የምታድረው ምናምን ምናምን ብለው የሚያቋሽሹ ሰዎች አራት ምስክር ካላቀረቡ ያንዳንዱ ሰባት ሰማንያ ጀልዳ መግረፍት ይገረፋል። ከዛ ቀጥሎ ደግሞ ተውባ ካላሉ ደግሞ ለሸሃዳም ለምስክርም አይበቁም እንደገና ፋስቅ ተብሎ ይጠራሉ ማለት ነው። እገሌ እኮ ፋስቅ ነው ትሏለ ምክንያቱም ያላየው ነገር ስለመሰከረ ማለት ነው። طيب واذا اتهم رجل زوجته ይህ እንግዲህ እገሌ ብላ እገሌ ዚና አድርጋለች ካልክ ነው ሚስትህ አይደለም የሚስትህ ሌላ ነው የሚስትህ ሌላ አቅጣት አለው። قال سبحانه وتعالى في آية رقم 6 في سورة النور نفسه واذا اتهم رجل زوجته بالزنا عند سو ሚስቱን ዚና አድርጋለች ብሎ ከጠቆማት ፍርዱ ሌላ ነው። 80 ጀልዳ አይደለም ፍርዱ ላ ከዚህ ባሰ ነው። ምክንያቱም ያንተ ሚስት ንጽህት ሚስት ጽዳት ያላት ምንም ነገር ይሄን ነገር ያልዋለችው ነገር ዚና አድርጋለች ስትል ወይም ደግሞ እሷ ዚና አድርጋ አላደረግኩም ስትል قال سبحانه وتعالى والذين يرمون ازواجهم ولم يكن لهم شهداء مستشر انت يعني مستيه زينا درغالش كليلا وند تغنتالش بلا مسكر كليله الا انفسهم انت بتشا نو يمتلو اني بعيني ايتشاتالو زينا ستادرك كالك ود قد بيت هدنا فشهاده احدهم اربع غري نغرو يا اربع يا اربع نغر نو فشهاده احدهم اربع شهادات بالله إنه لمن الصادقين زي لا مسكر هذا لهم شهادات يميلو لا السراسو أردت كزي يملال كادفيت هزبو تسبسبو كادفيت من يلال والله العظيم الذي لا إله إلا هو رأيتها تزني بعيني بعيني زي ناس التادرق مستي أي تشاتا له أنت دقمو يلحال كاديو كنو دقمو ትንሽ እንድትጸጸት ብሎ እንደ ያኒ ውሸታም ከሆንክ እንድትመለስ ብሎ ነው አላህ እንደዚህ ያደረገው። اربع شهادات እንደገና ተላለ والله الذي لا اله الا الله والله العظيم اني رايتها بعيني تزني ሶስተኛ ይላል አራተኛ አራቱም ማላ አድርገሃል አይበቃ አይበቃ አምስተኛ ምን ትላለ والخامسة ان لعنة الله علي لعنة الله عليه أمست قزيب الله مله اندقنا يا الله اللعنة يورد البن إن كان من الكاذبين وشت وشت كتناقركو يا الله اللعنة يورد البن يا أخ كبادنا واندموش بأ الله مله أردت قزي اندقنا يا الله اللعنة يورد البن لمن بسلاتشو سون ما قعشش بزينا تل كونجر سلخونا نو አፈን ያዝ ብታይም አፈን ይዘህ ዝም በል እሺ አምስተኛው والخامسة ان لعنة الله عليه ان كان من الكاذبين خلاص አምስት ጊዜ ማል አደረገ እሺ ጠጋብን ልዋለን ነይ አንቺን ላታለን ويدرؤ عنها العذاب ስወርሞ መቀጣት ያለበት ነው አይደለም እሱ ስለመሰከረ ትቀጣለች ግን ቀጣቱ ቀጣቱ የሚርቀላት በመንድን ነው እሷ ደግሞ አምስት ጊዜ ትምላለች አራት ጊዜ انت شهد اربع شهادات لك السندالو والله العظيم والله الذي لا اله الا زين على دركم ትላለች እሱ زين አድርጋለች ብሎ ሙሏል እሱ ደግሞ زين على دركم በአምስተኛው ምን ትላለች የሱ ለዕና ይወረድብኝ ነው የሷ ግን የባሰ ነው والخامسة ان غضب الله عليها يا الله قطع يردبني لعنانا قطع من دنو انتنو لينثو أرى غضب الله يبزال غضب الله كوي الله قطع أهن يردبني ولا نجي يردبني ما رتكونو إن كان من الصادقين بالي زنادر قال لك يميلين ونثو كهونة يا الله قطع يردبني بلا أمستك زيت ملال لك ما رتنو ይህን ነገር በነቢያችን ተከሰተ ወንድሞች በግብር ነው የተከሰተው በተግባር አንዱ መጣና ያ ረሱላህ አላቸው ሚስቴ ከሌላ ወንድ ተኝታ ዚና ስታደርግ አየሁት አለ ነቢያችን ጸጉራቸው ቁም አለ አይናቸው ፈጠጥ አለ የፊታቸውን ቀለም ተቀየረ በጣም ተቆጡ ምን አይነት ድፍረት ነው አሉ فقال النبي صلى الله عليه وسلم አራት ምስክር ካላመጣህ አሉት ወይም ደግሞ እንትን ካላደረክ እኔ ቀጣሃለሁ ምን አስፈራሩት አራት ምስክር ካላመጣህ 80 ጀልዳ ነው ምጀልደህ አሉት እንዴት የሚስትህ ይህ አይደለም እንዴ ምን አመጣው 80 ጀልዳ ላ ነቢያችን በዛ ጊዜ የነበራቸው ፍርድ እሱ ነው ሚስትህ ይሁን ሌላ ይሁን ዚና አድርጋለች ካልክ ቅጣቱ ምንድን ነው ሰማና ኩርማጅ ያኒ ይገረፋል ይህ ነበር ህጉ አሁን ግን ይህ ሰውዬ መጥቶ ሚስቴ ዚና አድርጋለች ሲል አሁን ያነበብኩላችሁ ህግ ወረደ ከአላህ ከሰማይ ይህን አያት ወረደ ነቢያችን ምን አሉ በሉ አለ አንተ ሚስትህን ዚና ስታደርግ አይተሃታል አው አይቻታለሁ ሰው ይሰብሰብ ተባለ ነቢያችን ሰውን ሰበሰቡ በመስጊድ ነው እሷም ትምጣ እሱም ይምጣ ተብሎ ሁለቱም መጡ እሷ ጋ ከቀቢላዋ ጋ ቀቢላ አለ እሷ ከቀቢላዋ ጋ ቆመት በአንድ በኩል እሱ ደግሞ ከቀቢላው ጋ በአንድ በኩል ቆሙ ነቢያችን ምን አሉት ያ ፉላን አሉት አቅስም ቢላህ አራት ጊዜ ወላሂ አለዚ ላ ኢላሃ ኢላ ሁ ወላሂ አልዓዚም በአይኔ ዚና ስታደርግ አይቻታለሁ በል አሉት አራት ጊዜ አለ በአምስተኛ ምን አለ ላዕነቱላህ አለይ የአላህን ላዕና ይውረድብኝ በአይኔ አይቻታለሁ በል አሉት አለ እሺ ጠጋ በል አሉት ልጅቷ መጣች የሁላችሁ ዚና እንዳደረገች እንድታውቁ ወንድሞች ማል ያሏት ማለች አራት ጊዜ ማለች አምስተኛ ወደ አምስተኛ ስትቀርብ ምን አልዋት ለዛ ለወንዱም አልውት ለዚህችም አልዋት አምስተኛ ሲደርስ ለሱ ምን አሉት ተው ተው ያኒ ያላየው አይቻትበል ምክንያቱም የአኺራ ቀጣት አትችለው ማለት በዚህ አዱንያ 80 መግረፍት ብትገረፍ ይሻልሃል በዚህ ሸሎክ ብለህ አልፈ አኺራ ግን ንጹህ የሆነችው ሴት ዚና ያላደረገችው አድርጋለች ብለህ መስክረ እሷ ከተገደለች ወየልህ ወየልህ አሉት ላ አላቸው በአይኔ አይቻለሁ ከዚህ ፍንቅላል ማለች እሺ አሉት እሷ ደግሞ አራት ማላ ማለች ንጹህ ነኝ አላደረግኩም ከዛብ ነው ብላ በአምስተኛ አንዱ ላኩላትና እባክሽ የኔ እህት አልዋል ዚና ካደረግሽው አድርጊያለሁ በይ ምን አለበት ያን ትገደ ያለሽ ላኪን ቀጣ አላህ ስብሐ ወተዓላ ጀና ነው የሚያስገብሽ ተይ አልዋት ተይ غضبullah عليه እንዳትይ አምስተኛው እንዳትም ያልዋት ነቢያችን ታቃላችሁ ምን አለች እኒ ቀስ ብላ ነው ለዛ ላ አፍضحو عشيرتي ያለች የኔን ወገኖች ቀቢላዬ አላዋርድም አለች ተመልከቱ ለቀቢላ ስትል ትልቅ ማላ ማለችና በዛ በእሳት ወላ ክትት ልትል እኮ ነው ሴትዋ በአዱንያ አልተገደለችም ላኪን ቀቢላዬን የኔ ወገኖችን አላዋርድም አላቋሽሽም ብላ ላዕነት ያኒ غضبullah አለየ ብላ ማለች ላኪን ነቢያችን ዝም አላሉ እሺ እሷ አትገደልም አንተም አትገረፍምና ሂዱ አሉት እሷና እሱ ወደ ቤታቸው ሄዱ ነቢያችን ከአንዳንድ ሰሓባዎቹ ቀሩና ምን አሉት ታውቃላችሁ ነቢያችን ማን ነው የነገራቸው ነቢያችን እንዴት ያውቃሉ ይህ ነገር ልጅቷ አርግዛለች አሉ አላሁ አክበር አሁን ነው ጅማ ያደረገችው እንዴት ያውቃሉ ነቢያችን አልትራሶኒክ አላቸው ላቦራቶሪ ኤክስፐሪመንት አላቸው ዶክተር አለ የለም ወዲያውኑ እኮ ነው ጅብሪል መጥቶ ነገራቸው ልጅቷ አርግዛለች አሉ طيب ወንድ ነው የምትወልደው አሉ ሱብሃንአላህ ወንድየው እኔ ግልጽላችሁ አለ መልኩ እንደዚህ ጸጉሩ እንደዚህ ራሱ እንደዚህ ጣቱ እንደዚህ፣ ጀርባው እንደዚህ፣ አይኑ እንደዚህ፣ አፍንጫው እንደዚህ ከተወለደ የዚና ልጅ ነው፣ የአባቱ ልጅ አይደለም አሉ። ከነዚህ አሁን ያልኳቸው ነገሮች ለቀቅ ካለ ግን ሌላ መልክ ካለው የአባቱ ወንድ ነው ልጅ ነው አለ። በዚህ ሄዱ። 9 ወር ጠበቁ፣ ልጁ ተወለደ። ምን አለ አንድ ሰሃብ ታውቃላችሁ? ሁለት ቁራብ ቁራብ ታውቃላችሁ? ይህ ጥቁር ወፍ ምንድነው የሚባለው? ቁራብ ጥቁር ወፉ ትንሽ ትልቁ ወፍ አምጡልኝ እስቲ ስሙ። ቁራብ ቁራ ቁራ ነው የሚባለው። አው ሁለት ጥቁር ቁራ ብታመጣ ሙምኪን ልዩነታቸው ትንሽ ልዩነት ሊኖራቸው ይችላል አለ። ሁለት ቁራ ብታመጣ ጥቁር ናቸው፣ ቁመታቸው አንድ ነው፣ ምናቸው አንድ ነው፣ ግን ምናልባት አንድ ነገር ልዩነት ሊኖራቸው ይችላል። ላኪን ነቢያችን ያሉት ነገር ግን ልጁ እንዳለ ስዕሉ ነው የተናገሩ። ተወለደ፣ ነቢያችን የገለጹት እግሩ፣ አፍንጫው፣ ግንባሩ፣ አይኑ፣ ጀርባው፣ እጁ ሁሉ ነቢያችን ልክ እንደገለጹት ሆነና ዚና እንዳደረገች ታወቀ። ግን አትቀጣም አሁን፣ ምክንያቱም ይህ የነቢያችን ሙዕጅዛ ነው። ይህ ነገር የነቢያችን ሙዕጅዛ ነው። አላህ ኸላስ سترها في الدنيا ولكن يوم القيامة لن يسترها إلا أن يتوب عليها أن يغفر لها سبحانه وتعالى. سلزي أردت مسكر يليل لو سوى ندموش ملاساتشن هلو تبال أشتوالهن قليك كفرين دالات قليك كنت النج قليك كنت النج قليك كنت الزهنو زنا درقا ليمي لو نقر هلو الله عفو يبالنجي تبال أشتنا ليالكو يزاري ثمرتاتشن الزيها قوم عدلوه إن شاء الله استي ودنا انت لا سالفه مايكو. والله اعلم، وصلى الله على نبينا محمد وعلى اله وصحبه اجمعين.